بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه, وبعد, السلام عليكم ورحمة الله تعالى وبركاته. ባለፈው ደርሳችን የሰሃቦች አጭር የህይወት ታሪክና ምክር በሚለው ርዕሳችን የአቡበክርን ረዲየላሁ አንሁ አጭር የህይወት ታሪክና ጠቃሚ ምክሮችን ለማየት ሞክረናል። የዛሬው እንግዳችንና በዛሬው የምናየው ደግሞ ዑመር ኢብኑል ኸጣብ ረዲየላሁ አንሁ ይሆናሉ። እና ዑመር ኢብኑል ኸጣብ الفاروق بمبال اتاو قالو بجاهلية بتام تواجنا جغنا سو نبرو وكان من اشراف قريش وقريشيج وقريشيج زند بتام تواجي جغنا سو نبرو وإليه كانت السفارة في الجاهلية انا بجاهلية قزي قريشيج طرناتم هنا سمم النات عنين يوم نقر سيادرقو በዑመር አማካሪነት ነበር የሚፈጽሙት ማለት ነው። ዑመር አስለመ في السنة السادسة من النبوة እስላምን የተቀበሉት ዑመር رضي الله عنه የአላህ መልእክተኛ صلى الله عليه وسلم በተላኩ በስድስተኛው ዓመት ነው ይላል። ወለሁ 27 سنة በዚህ ወቅት እሳቸው የ27 ዓመት ወጣት ነበሩ። أن عمر رضي الله عنه أحد السابقين الأولين ودى إسلام قدمو كقبوت صحاوش عنده ناتشو وأحد العشرة المشهود لهم بالجنة لجنة كتما سكر اللاتشو أصر صحاوشم عنده عمر ناتشو وأحد الخلفاء الراشدين كرسول صلى الله عليه وسلم بوهلا كتتوكت تلالاك صحاوش አንዱ ዑመር ናቸው ማለት ነው። እና ዑመር ረዲየላሁ አንሁ እንዴት እስላምን ተቀበሉ ወደ እስላም እንዴት ገቡ ወደሚለው ስንሄድ ዑመር ረዲየላሁ አንሁ እንደ ተጠቀሰው በመካ በጣም ታዋቂ ጀግና ነበሩ። እና የአላህ መልእክተኛ اللهم اعز الاسلام باحب هذين الرجلين اليك بعمر بن الخطاب او بابي جهل بن هشام بمعلث دعاء درغو نبر الله وي كنذي كولت سوچ ودي انت توداجنا طرو بمتلو سو ين اسلام اسكبرو اسلامن هنا مسلموچ اندي كبرونا اندي تافرو ادرغ بمعلث دعاء درغو نبر انذي ولت سوچ عمر بن الخطاب نا ابو جهل ناتشو انذي ولت سوچ بمكه بتام تواقي يميبالو سوچ نبرو በዘርም በሁሉም ነገር ታዋቂና ክብር ያላቸው ሰዎች ስለነበሩ እና ለመጀመሪያ ጊዜ ደግሞ እስላምን የተቀበሉት በጣም ደካማ ሰዎች ባሮች ዚግባ የሚባል ያኔ በዘር የማይታወቁ ሀብት የሌላቸው ድሆች ነበሩ። እና ይሄን እስላም የሚያስከብር እንዲታፈር የሚያደርግ ታዋቂ ሰው መስለም አለበት ወይም ተዋቂ ሰው ቢሰልምና እስላምን ቢቀበል የበለጠ እስላም ክብር ያገኛል ሙስሊሞች ይፈራሉ ይከበራሉ ብለው በማመን ያላህ መልእክተኛ ይሄን ዱዓ ያደርጉ ነበር። አላህ ሆይ ከነዚህ ከሁለት ሰዎች ባንዱ እስላምን እንዲከበርና እንዲታፈር አድርገው በማለት ዱዓ ያደርጉ ነበር። أن عمر رضي الله عنه كلتات عندي كان إلال خرجت أتعرض لرسول الله صلى الله عليه وسلم يا الله ملكتني بمنجد تجبك أن دفج مقدل على لبين محمد مقدل على لبين بمي على كبيت وطا أو إلال كبيت وطا ساتشو قد موت ودمسيره دو صلاة قبوات እና ሲሄድ አለ ሶላት ቆመው የሆነ ፋቲሃ ወንተን ምዕራፍ ያነባሉ አለ። ምዕራፉም ሱረቱል ሐቅ አልሐቅ የሚለውን የምዕራፍ ሲያነቡ ከበስተጀርባ ሆኜ አዳመጥኩ እሰማለሁ ይላል። فجعلت اتعجب من تأليف القرآن ይሄ ቁርአን ቃሉ አቀማመጡ በጣም ማረከኝ ይላል በጣም አስደነቀኝ ይላል። እና ይሄ ቁርአን በጣም ሲያስደንቀኝ ምን አልኳለ فقلت والله هذا شاعر كما قالت قريش ይሄ እነተም ቁረይሾች እንደሚሉት ገጣሚ ነው በጣም በግጥም የተካነ በጣም በግጥም የሚያቅ ገጣሚ እንጂ ሌላ አይደለም አልኳለ حتى قرأ قوله تعالى انه لقول رسول كريم وما هو بقول شاعر قليلا ما تؤمنون እና ይሄ ሰው ገጣሚ ነው እያልኩ ያለው ሐላ انه لقول رسول كريم የሚለውን ቁርአን አነበውት ይላል انه ይሄ ቁርአን ማለት لقول رسول كريم የተከበረው የጅብሪል የተከበረው ጅብሪል ከአላህ ይዘት የመጣው ያአላህ ቃል ነው وما هو بقول شاعر ሰዎች እንደሚሉት የገጣሚ ቃል አይደለም ነው የቁርአኑ መልእክት قليلما تؤمنون እንደው ትንሽን እንኳን አታምኑም የሚለውን ስሰማ ይላል فوقع في قلبي الاسلام كل موقع እቺን አንቀጽ ስሰማ እስላም በልቤ ውስጥ በሚገባ ሰርጾ ገባ እስላምን ለመቀበል ዝግጁ ሆነ ማለት ነው ይሄን አያ በመስማት እና ከዛም በሌላ ጊዜ ደግሞ ይላል ከአቤት ዑመር ረዲየላሁ ዐንሁ ከቤታቸው ሰይፋቸውን አንግበው እና ሰይፋቸውን መዘው ይወጣል ሲወጡ የሆነ ሰው ያገኛቸዋል ፈለቂ ሆረጅሉ ሚን በኒ ዙህራ ከዙህራ ጎሳ ተወላጅ የሆነ አንድ ሰው ዑመርን ያገኘዋል በመንገድ ላይ እና فقال اين تعمل يا عمر عمر هو ወዴት ትሄዳለህ ምን ፈልገህ ነው ብሎ ሲጠይቀው ሄሰው ዑመር ሲጠይቅ فقال اريد ان اقتل محمدا ايه محمد የተባለው ነው አዲስ የማናውቀው ሃይማኖት አመጥቶ ይው ያበጣበጠን አይደለም እሱን መግደል አለብኝ ብዬ ነው ይላል ዑመር ይሄ ከዙህራ ተወላጅ ከበኒ ዙህራ ተወላጅ የሆነው ሰው ምን ይለዋል وكيف تأمن من بني هاشم وبني ዙህራ محمد ማለት እንዴ በቀላል እሱን ገድለህ እኮ ምትገላገለው ምትላቀቀው ሰው አይደለም ዘረ ብዙ ነው በአባቱም ጎን በአባቱም በእናቱም በጣም ዘረ ብዙ ነው ስለዚህ እሱን መግደል ማለት በራስ ላይ ያው መወሰን ነው እና እንዴት ታደርጋለህ እንዴት ይሄን ታስባለህ ብሎ ይሄ ሰውዬ ሲያናግረው فقال ما اراك الا قد صبات او انتم يسون حيمانه تقبلهال ማለት ነው አለ قال افلا ادلك على اعجب من ذلك كذيه بلطه يمياسدنقنا لانت بتام اسدنغاچ هنا خبرنا زين علنغره يلوال يني مسلم على مسلم تو جين كذيه بلطه لانت بتام اسدنغاچنا አስደናቂ የሆነ ነገር ልንገርህ ይለዋል ምንድነው እሱ ሲለው እና ختنك واختك قد صبا እህትህና የእህትህ ባል እኮ ይሄን የሙሐመድን እምነት ተቀብለዋል ይለዋል ወተረካ ዲነክ ያንተን ሃይማኖት ትተው የሙሐመድን ሃይማኖትና እምነት ተቀብለዋል ይለዋል ዑመር ያሰበው ነገር ትቶ እንደገና ወደ ቤት ተመለሰ ወደ ቤት ሲመለስ ማን ያገኛል እህቱን የህቱን ባልና ከነሱ ጋር ደግሞ ኸባብ የሚባለው ሱሐቢ ቁርአን ያስተማራቸው ነበር ይሄ ኸባብ የተባለው ሱሐቢ የዑመርን ድምጽ ከበሩ ገና ሲሰማ ወነ ቦታ ሄዶ ተደበቀ ባልጋትር ሄዶ ተደበቀ ዑመር ያው እንደሚታወቀው በጣም ጀግና ነው ይፈራል በቃ ይሄማ ካገኘኝ እዚህ ይገለኛል ብሎ በመፍራት ወነ ቦታ ሄዶ ተደበቀ ሲገባ እህቱንና የህቱን ባል ያገኛል ምን አላቸው ምንድነው ይሄ እና ድምጽ የሆነ ድምጽ ሰምቶ ነበር ሲገባ ምንድነው የሰማው ድምጽ ስታነበንሙ የሆነ የሰማሁት ነገር አለኝና ምንድነው ብሎ ሲጠይቃቸው ወካኑ የቅራኡና ጧሃ ሱራቱ ጧሃ ያስተማራቸው ስለነበር ይሄ ኸባብ የተባለው ሰሃቢ ሱራቱ ጧሃ ወይም የጧሃ ምዕራፍ ያስተማራቸው ነበርና ምንድነው ይሄ የሰማሁት ድምጽ ስታነበንሙ የነበረው ምንድነው ብሎ ይጠይቃቸዋል قال ما عدا حديثا تحدثناه بيننا አረ በመካከላችን የሆነ ወሬ ያወራል እንጂ ሌላ አዲስ ነገር የለም ብለው እነሱ በዚህ ዘጉት እና ምን አለሱ ነገሩ ያው ያም ሰው የነገረው ስለነበር فلعلكما قرصبتما ለመሆኑ እናንተ ይሄን አዲስ እምነት የሙሐመድ እምነት ተቀብላችሁ አለ እንዴ አላችሁ فقال له خطنه يهتاچو بال اماشاچو من يلال يا عمر ان كان الحق في غير دينك كزي انت كمتامنو امنت انا هيمانوت يبلط انا يتشال امنت ليلا كالس بلو يطيقوال قال عمر منالو فلعلكما فوتب عليه عمر ين سيلو هي اماچو ايهن قال سيناجر ويم يهتو بال ايهن قال سيناجر عمر منم ራሱን መቋቋም አልቻለም እና ዘሎ አነቀው የህቱን ባል ሰዋጥያሁ ወጣ شديدا ረገጠው فجاءت اخته لتدفعه يا عمر هد ከባሏ ለተከላከል ስትመጣ አሳንን በጥፊ ያላት እንዳውም ሲታ እስከሚደማ በጥፊ ሲላት እሷ ተቆጣችና ምን አለች وان كان الحق في غير دينك ምን ታደርጋለህ ያንተ እምነትና ያንተ ሃይማኖት ሳይሆን ሌላ ካንተ የተሻለና የበለጠ እምነት ካለስ ምን ታደርጋለህ? አላችና ያይዛም እኔ አሽሃዱ አላ ኢላሃ ኢላላህ ወአነ መሐመደን አብዱሁ ወረሱሉሁ አለች። እኔ አሁን ስማ አሽሃዱ አላ ኢላሃ ኢላላህ ከአላህ በስተቀር አንተ የምትገዛው ጣዖትና የተለያዩ ቁሳቁሶች ሳይሆኑ ከአላህ በስተቀር ሰማያትና ምድርን ሰዎችን አንተንም እኛንም የፈጠረን አላህ ይባላልና ከሱ በስተቀር በእውነት የሚገዙት አምላክ እንደሌለ እመሰክራለሁ። ወአነ መሐመደን አብዱሁ ወረሱሉ መሐመድም ደግሞ እናንተ ገጣሚ ወይም ማርተኛ ወይም የተለያየ ስም ምታወጡለት የአላህ መልእክተኛና ትክክለኛ የአላህ አገልጋይ መሆኑን እመሰክራለሁ አለችው። እስኪ ምን ታደርጋለህ አለችው። ትገለኝም ደው አያለሁ ስትለው ምንም አደርጋል ቻለም من على اعطوني الكتاب الذي هو عندكم قال عمر منالو بذا ساعات اسكي ستانبوت ينبرون سغبا يسمعوا دمز علينا ستانبو يونه نجر يا نبباچو نبرنا يعني متانبوت المصحف بتسطو يفلقالو سطو ان يلاچوال انا عمر بشيت بجاهليه غزي عند ابي نبرو يا نبالونا سطو سيلواچو فقالت اخته هتاچو منالچ انك رج ለአንተ ነው እንደምሰጥህ ይሄ እኮ ያአላህ ቃል ነው ያአላህ ቁርአን ነው ኪታብ ነው አንተ ደግሞ ከጀናባ የማትጣጣል ጀናባህን የማታወርድ ነጃሳ ቆሻሻ ነህ ይሄ ቁርአን ደግሞ ንጹህ ሰው እንጂ ማንንም እንዳንተ አይነት ሰው የሚነካው እና የሚያነባው አይደለም አለችው። ፈቁም ፈቅተፊል ከፈለክ ይሄን መጽሐፍ እንድሰጥህ ከፈለክ ሄደህ ታጥበህና ወይም ቢያንስ ውዶ እንኳን አድርገህና አስትለው عمر يقومنا هيدو تاطبوا ويمطال تاطبوا سيمطوا ايهن كتاب سطتچاچونا فقرا الى قوله تعالى انني انا الله لا اله الا انا فاعبدني واقم الصلاه لذكري اسكملوا يا قران انقذ يا نبال غير هي سوره طه مالت بتام مغبياو لايم بتام ماراكينا يميسب انقذ قالوا طه ما انزلنا عليك القران لتشقى الا تذكره لمن يخشى تنزيلا ممن خلق الارض والسماوات العلى سمعتنا مدرن كفطر كفطروا كالله ورجا مصحف نو تنزيلا ممن خلق الارض والسماوات العلى الرحمن الرحمن على العرش استوى كعرش بلا هنا امله الرحمن على العرش استوى له ما في السماوات وما في الارض ان الى قوله تعالى انني انا الله لا اله الا انا فاعبدني واقم الصلاه لذكري اسكملوا درس انا بقول انني اني معلت انا الله اني الله ني لا اله الا انا كني بستقر بونت يمجزوت املاكم يلم فاعبدني سلازي اني انت غزا واقم الصلاه لذكري اني لما استواسنا لما ذكرم ستل صلاتن دمبونا سرعاتن اموالتا سجد اسكملوا درس انا بقول ان سيانبو በጣም ተማረኩ ዑመር በዚህ አንቀጽና ከዚህ በፊት በነበረውት ማንቀጾች ተማረኩና فقال دلوني على محمد محمد ያለበትን ቦታ ጠቁሙኝ ይላሉ። محمد ያለበትን ቦታ ጠቁሙኝ ሲሉ ይሄ ኸባብ ተደብቆ የነበረው ኸባብ ይሰማል። ሲሰማ ላጥ ብሎ ወጣና فقال ابشر يا عمر فاني ارجو ان تكون دعوه رسول الله صلى الله عليه وسلم لك ليله الخميس قال له خميس لك የአላህ መልእክተኛ ያደረጉት ዱዓ ምናልባት ላንተ ሆኗል ይመስለኛልና ደስ ይበልህ ኢላሊ ኸባብ ኢብኑል አረብ የአላህ መልእክተኛ አላሁማ አይዘል እስላም ቢዑመር ኢብኑ ኸጣብ አው ቢአምር ኢብኑ ሂሻም ያሉ ዱዓ ያደርጉ ነበርና ይሄ ዱዓ እነስ ላንተ ሰርቷል ማለት ነው ላንተ ሆኗል ማለት ነውና በእንኳን ደስ አለህ ኢላሊ ኸባብ ኢብኑል አረብ ማለት ነው ከዛ ረሱላህ ሰለላሁ ዐለይሂ ወሰለም የነበሩት ያው ተደብቀው ነው የሚኖሩት በይፋ ወይም በግልጽ ያስተማሩ አልነበረም ወዲያሉበት ቦታ አመራ ዑመር ከዛ ወዲያሉበት ቦታ ሲሄድ በዛ ቦታ ላይ ብዙ ሷሃቦች አሉ እና ሐምዛ አሉ እና ጦልሃ እና ሌሎችም ሰዎች አሉ እና ፈቃለ ሐምዛ ዑመርን ሲያይ ዑመር እንግዲህ ያው በጀግንነት ይታወቃል ምን ለምን እንደመጣ እንግዲህ ያው ግራው አጋባቸውና ሐምዛ ምን አለ هذا عمر ايه عمر ነው አይደል يريد الله به خيرا يسلم الله መጽሱ ጥሩ ነገር አስቦለትና እስላምን አስቦለት ከሆነ አሁን እስላምን ይቀበላል ማለት ነው ካልሆነ ደግሞ እሱ መግደለኛ በጣም ቀላልለው ምንም ችግር የለም አያስጨንቃቸው አለ ሐምዛ ጀግና ነው እሱ እና ሐምዛ ዑመርን ጉዳይ ተውትለኝ ምንም ችግር የለም ጥሩ ነገር አስቦ ከሆነ እንቀበለዋለን መጥፎ ነገር አስበም ከሆነ ለሱ አትጨነቁ በመጣበት እናስተናግደዋለን አለ ሐምዛ ረዲየላሁ ዐንሁ ከዛ ዑመር ወደ ውስጥ ገቡና ሸሃዳን ተቀበሉ እስላምን ተቀበሉ አሽሃዱ አላ ኢላሃ ኢላላህ ወአንከ አብዱላህ ወረሱሉሁ አሉ ወደ ረሱላህ ሰለላም በመሄድ አሽሃዱ አላ ኢላሃ ኢላላህ ከአላህ በስተቀር በእውነት የሚገዙት አምላክ የለም አንተም የአላህ መልእክተኛና አገልጋይ መሆንህን እመሰክራለሁ በማለት እውነተኛ ቃለ መስክርነትን ሰጠ ዑመር ማለት ነው ከዛ በኋላ ዑመር ምን አለ ወዳውኑ እንደሰለመ ያ ረሱላህ አለ አንተ የአላህ መልእክተኛ ሆይ አለስና አለ الحق ይሄ ያለንበት እምነትና የተቀበልነው እምነት እውነት አይደለምን ብሎ ጠየቀ ያ አላህ መልእክተኛ ወአለ በላ ነው እንጂ እኛ አለ الحق ነን በማለት ሲመልሱለት قال ففيما الاخفاء ታዲያ ለምንድን ነው የምንደበቀው አለ የውሸት ሃይማኖት ይዘው ሰዎች በመንገድ ላይ እየተንቀባረሩ እኛ እውነት ሃይማኖት ይዘን ለምን ነው የምንደበቀው አለ ለምን በይፋና በጋህድ ወተን ስለ ሃይማኖታችን አናስተምርም አንሰብክም ሃይማኖታችን ለምን አናንጸባርቅም አለ ይሄን ስላቸው ፈኸረጅና ሶፈይን እስታቸውም ይሄን የሱን አስተያየት በመቀበል እሺ ብለው ሁለት ሰልፍ ሰርተን ወጣን ይላል ካሉበት ከተደበቁበት ቦታ የሰለሙት ሙስሊሞች ሰልፍ አሰርተው በሁለት ሰልፍ አንዱን ሰልፍ ዑመር ይመራል ሌላኛውን ሰልፍ ደግሞ ሐምዛ ይመራ ሁለት ሰልፍ ሰርተው ወደ መስጂድ አልሐራም ወደ ካዕባ ይሄዳሉ حتى دخلنا المسجد الان مسجد ሄደን ገባን فنظرت قريش الي والى حمزه قريش انينا حمزان بذي بسلفو ويم يسلفو مري هونن سياو فاصابتهم كعابه شديده بطام يراس متات ሆነባቸው አስጠነቃቸው ይሄ ጉዳይ በቃ ካሁን በኋላ እነዚህ ሙስሊሞች እንግዲህ እግራቸውን ዘረጉ ማለት ነው ራሳቸውን ከፍ አደረጉ ማለት ነው በማለት በጣም አስጠነቃቸው እና በዛን ለት ረሱል ሰለላሁ ዐለይሂ ወሰለም ምን ብለው ሰየሙኝ ይላል አልፋሩቅ የሚል ስም ተዘል ስም ሰጡኝ አለ ፈሰማኒ ረሱላህ ሰለላሁ ዐለይሂ ወሰለም አልፋሩቅ የውመ ኢዚን የዛን ለት ፋሩቅ ሐቅና ውሸትን የሚለይ ማለት ነው ይሄን ሲያሜ የዛን ለት አገኘሁት በማለት ዑመር ረዲየላሁ ዐንሁ ይናገራል عبدالله بن عباس اللي تناقرت رضي الله عنهما قال لما أسلم عمر نزل جبريل عمر سلم سلمنا سيكبل جبريل يتبعلو ملائكة كسماء بمورد فقال يا محمد محمد هو لقد استبشر أهل السماء بإسلام عمر إسلام ما عنه عمر بمسلمو بسماء يعلوت ملائكة تجستوا على يميل زنا يزورد إلان بخاري بزقبوت حديث عن ابن مسعود رضي الله عنه عبد الله بن مسعود بأسلال لفوت قال عبد الله بن مسعود نريه من الأوائلين مجمع ريك سلموت مسلم ويتنبرونا قال ما زلنا أعزة منذ أسلم عمر عمر كسلم جمرا يبلاي النتننا عشنا في النتن كما قلنا أسف ودعو على بلان عناكم يبلاي هو إلى بل إلى ذا قباشو عبد الله بن مسعود من علو قال كان إسلام عمر فتحا وكانت هجرته نصرا وكانت إمامته رحمة ولقد رأيتنا وما نستطيع أن نصلي بالبيت حتى أسلم عمر فلما أسلم عمر قاتلهم حتى تركونا فصلينا إلى يا عمر مسلم لإسلام بتأم تلك أستواز أدرق علي لا وكانت هجرته نصرا هجرهم أقر لك أو سيدو لإسلام بتأم تلك دل نبر وكانت إمامته رحمة متكه نو مسلم وجن سمرنا عامير سيونم اذنات نبرو لا امه بتام تلك اذنات نبرو الى ان اشاجو كما سلماچو بفيت با الله بيت بكعبه زوريا لا مسجد انكون انشلم نبر الى عمر كسلمه بهالا جن با غهادنا بقطتا هيدن ببيت الله وين بكعبه زوريا لا مسجد شال الى ان سعد عن صحابي سناجر قال لما أسلم عمر رضي الله عنه ظهر الإسلام ودعي إليه علانية عمر إسلام كتقبل وعلا ودى إسلام بقهادنا بقلس سبكة تدرق وجلسنا حول البيت حلقا ببيت الله بكعب الزريام بفلق نبس ساعة يهر المسكرنا الزام مكامت شعلن إلى وطفنا بالبيت ببيت الله بكعب الزريا بفلق نبس ساعة نظرنا طواه ما درقن شاللل وانتصفنا ممن غلظ علينا ورررنا عليه بعض ما يأتي به أن المسار بن سوى كله عيناتشون ملسوا بتقل على أفروا عمر كسلموا على إن يعني مدفرت أفا عيلا إن يا عمر مسلم بتعمل إسلام تلك أستواصو يادرق تلك سرعنا برمالتنو يا عمر يوها تاريخ بتام يا وصفايلال لزاريو زين ناقمونا إن شاء الله بمقتلو هجرة عندي تهدو يميلون يمنا يوهنال. السلام عليكم ورحمة الله تعالى وبركاته.